የግንቦት ሰባት ድምጽ ነው። ግንቦት ሰባት የፍትህ የነጻነት እና የዲሞክራሲ ንቅናቄ በሳምንት 3 ቀናት ማለትም ማክሰኞና ሐሙስ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 2 ሰዓት ተኩል እስከ 3 ሰዓት በድጋሚም ከሰዓት በኋላ ከ11 ሰዓት ተኩል እስከ 12 ሰዓት እንዲሁም ቅዳሜ ከጠዋቱ 3 ሰዓት እስከ 3 ሰዓት ተኩል በድጋሚም ከሰዓት በኋላ ከ11 ሰዓት ተኩል እስከ 12 ሰዓት በ358 ሜትር ባንድ በ837 ኪሎ ሄርስ መካከለኛ ሞገድ በ31 ሜትር ባንድ በ9700 ኪሎ ሄርስ በ41 ሜትር ባንድ በ7185 በ7175 በ7160 እና በ7120 ኪሎ ሄርዞች በ49 ሜትር ባንድ በ5980 ኪሎ ሄርስ እንዲሁም በ60 ሜትር ባንድ በ4760 ኪሎ ሄርስ አጫጭር ሞገዶች ላይ በኢትዮጵያና ሌሎች ዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈው የሬዲዮ ስርጭት አሁን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ ዛሬ ለቱ ማክሰኞ 23 ቀን 2004 ዓ.ም ምህረት ነው። ዝግጅታችንን እንደወትሮ በዜና እንጀምራለን። ከዜናው በማስከተል ደግሞ ጉራማይሌ በሚል ርዕስ ኑረዲን የተባሉ የፕሮግራማችን ተከታታይ የላኩልንን ወቅታዊ ጽሑፍ እናቀርባለን። የዛሬ አስተናጋጃችሁ ሳምሶን ጤናው ነኝ። ዝግጅታችን እስከ ሰዓቱ አጋማሽ ድረስ ይቀጥላል። እስከ ፍጻሜው አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዜናው። ተናስተላ የተከበራችሁ አድማጮች፣ አሁን ዜና እናሰማችኋለን። ከዜናዎቹ ጋር ያጀራ በፍርዱ ነኝ። በመጀመሪያም ርዕሰ ዜናዎቹን። ዘራፊው የውያኔ አገዛዝ እየመዘበረ ያለው የህዝብ ሀብትና ንብረት እጅግ እያሳሰባቸው መሆኑን በዓለም ባንክ ተቀጥሮ በማገልገል ላይ የሚገኙ ኢትዮጵያዊ ገለጹ። በኢትዮጵያ ከሚገኘው የቃል ኪዳኑ ታቦት ጋር በተያያዘ ከፍተኛ የሆነ ሴራ እየተጠነሰሰ መሆኑ ተዘገበ። ዜናዎች በዝርዝር። ዘራፊው የውያኔ አገዛዝ እየመዘበረ ያለው የህዝብ ሀብትና ንብረት እጅግ እያሳሰባቸው መሆኑን በዓለም ባንክ ተቀጥሮ በማገልገል ላይ የሚገኙ ኢትዮጵያዊ ገለጹ። በቅርቡ በዘረኛውና ዘራፊው የውያኔ አገዛዝ ባለስልጣናትና ባለሟሎቻቸው እየተመዘበረ ከኢትዮጵያ የሚወጣው ከፍተኛ ገንዘብ እጅግ አሳሳቢ ደረጃ ላይ መድረሱና ኢትዮጵያውያንም ዘራፊው ወያኔ የሚያካሄደው ምዝበራ እንዲያቆም እንዲነሱ አንድ በዓለም ባንክ ተቀጥሮ በማገልገል ላይ የሚገኙና ስማቸው እንዳይጠቀስ የፈለጉ የዓለም አቀፉ ባንክ ሰራተኛ አሳሰቡ። በባንኩ ውስጥ ለረጅም ዓመታት ያገለገሉት እኚሁ ታዋቂ ኢኮኖሚስት እንደገለጹት የውያኔው አገዛዝ ያለማንም ሀይ ባይና ተቃዋሚ የሀገሪቱን አንጡራ ሀብትና ንብረት እንዲህ እንደፈለገው እየዘረፈ ሲወስድ ኢትዮጵያውያን በዝምታ መመልከታችን የታሪክ ተጠያቂዎች እንደሚያደርገልን ልንረዳ ይገባል ብለዋል። ባለፈው ሳምንት ግሎባል ፋይናንሻል ኢንቴግሪቲ በመባል የሚታወቀው ዓለም አቀፍ ተቋም በፈረንጆች አቆጣጠር በ2009 ዓመተ ምህረት ብቻ ከሀገራችን ተሰርቆ ህገወጥ መንገድ ወደ ውጭ ባንኮች የገባው ገንዘብ መጠን 3.26 ቢሊዮን ዶላር መድረሱና እስከ 2008 በነበሩት ዓመታት ተዘርፏል ተብሎ በተባበሩት መንግስታት የልማት ድርጅት ይፋ ከሆነው 8.4 ቢሊዮን ዶላር ጋር ሲደመር በ9 ዓመት ዕድሜ ውስጥ በዘረኛው የውያኔ አገዛዝ በህገወጥ መንገድ ከሀገራችን በዝርፊያ የወጣው ገንዘብ መጠን 11.7 ቢሊዮን ዶላር መድረሱ ተጋልጧል። ዓለም አቀፉ ተቋም ባወጣው በዚሁ ጥናታዊ ሪፖርት ከኢትዮጵያ እንደ አውሮፓ አቆጣጠር በ2009 ብቻ በህገወጥ መንገድ የተመዘበረው ከ3.26 ቢሊዮን ዶላር በላይ ገንዘብ አገሪቱ በዚሁ ዓመት ከውጪ ንግድ ካገኘችው ከ2 ቢሊዮን ዶላር በእጅጉ የሚበልጥ ነው ብለዋል። ዘረኛው የውያኔ አገዛዝ ስልጣን ከተቆጣጠረ በኋላ ቀደም ሲል በመንግስት ይዞታ ስር የነበሩ የማምረቻና የማከፋፈያ ድርጅቶች በሙሉ ያለምንም ጨረታና ተፎካካሪ በሽያጭ ስም ወደ ኤፈርት ንብረትነት እንዲዛወር በማድረግ ላለፉት 20 ዓመታት በአገሪቱ ውስጥ የተገነቡ መሰረተ ልማቶች፣ ህንጻዎች፣ መንገዶች፣ ትምህርት ቤቶች፣ ሆስፒታሎች ወዘተ ግንባታ ያለምንም ተቋራጭ ስራውን ተኮናትሮ እንዲሰራ በማድረግ የሀገሪቱን ሀብት ያለምንም ተፎካካሪ በብቸኝነት ተቆጣጥሮታል። ህወሓት በኤፈርት ስም የሚቆጣጠረው ሀብት መጠን ቢገለጽ በትርፊያ ከሀገር ወጥቷል የተባለውን ገንዘብ መጠን በብዙ መቶ እጥፍ እንደሚበልጥ ይገመታል። ይህንኑ ሀቅ በአንድ ወቅት ኩባንያውን ኤፈርትን በኃላፊነት ይመራው የነበረው ከቀንደኞቹ የውያኔ መሪዎች አንዱ የሆነው አቦይ ስብሐት ለአሜሪካ ድምፅ ሬዲዮ በሰጠው ቃለ መጠይቅ ማረጋገጡ አይዘነጋም። በዘረኛውና አምባገነኑ መለስ ዜናዊ የሚመራው ሀገር አጥፊ ቡድን ወደ ስልጣን ከመጣበት ጊዜ ጀምሮ በተለያዩ ጊዜያቶች ከሀገር ወጥቶ ወደ ውጭ ሀገራት በሚገኙ የተለያዩ ባንኮች መጠኑ እጅግ ከፍተኛ የሆነ ገንዘብ እየተዘረፈና እየተከማቸ እንደሆነ በተደጋጋሚ ስንዘግብ መቆየታችን አይዘነጋም። በኢትዮጵያ ከሚገኘው የቃል ኪዳኑ ታቦት ጋር በተያያዘ ከፍተኛ የሆነ ሴራ እየተጠነሰሰ መሆኑ ተዘገበ። የኢትዮጵያ ሳተላይት ቴሌቪዥን ኢሳት ባወጣው ዘገባ በኢትዮጵያ ከሚገኘው የቃል ኪዳኑ ታቦት ጋር በተያያዘ በዘረኛው የውያኔ አገዛዝ ከፍተኛ የሆነ ሴራ እየተጠነሰሰ መሆኑ መረጃዎች ማመልከታቸውን ገልጿል። እንደ ኢሳት ዘገባ ከቅርብ ጊዜ ወዲህ የታሪክ ባለሙያዎች፣ ፖለቲከኞችና የሃይማኖት መሪዎች ለቃል ኪዳኑ ታቦት ልዩ ትኩረት በመስጠት ዘረኛው አገዛዝና የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቱን ለዓለም ሕዝብ ይፋ በማድረግ ወለተኛነቱን እንዲያረጋግጡ ግፊት ሲያደርጉ ቆይተዋል። የዓለም ሕዝብ ትኩረት በታቦቱ ላይ ባረፈበት በአሁኑ ጊዜ ያገዛዙ ቁንጮ መለስ ዜናዊ ይህንን እድል በመጠቀም ታቦቱን ለጉብኝት በማቅረብ ወይም በድብቅ በመሸጥ ከፍተኛ የሆነ ገንዘብ ለማግኘት አንድ አደገኛ ቀድ ያቀደ ለመሆኑ ፍንጮች መታየት ጀምረዋል። የቃል ኪዳኑ ታቦት ኤግዚቢሽን ወይም ለሽያጭ ለማቅረብ እየተወጠነ ያለው ሴራ ኢትዮጵያ በመንም ገንዘብ ሊተመን የማይችለው ውዳብቷን እንድታጣ ያደርጋታል ያለው ኢሳት የውያኔው ቀኝ እጅ አቡነ ጳውሎስ ታቦቱን ለዓለም አሳያለሁ የሚል መግለጫ ከሰጠ በኋላ ወዲያውኑ ከመመናና ከፍተኛ ተቃውሞ ሲያጋጥመው የጣሊያን መገናኛ ብዙሃን ቃለ ምልልስን አዛብተው አቅርበዋል የሚል ማስተባበያ መስጠቱን አውስተዋል። በጊዜው የካቶሊክ የሃይማኖት አባቶች የቃል ኪዳኑን ታቦት አይተው ለማረጋገጥ የሚፈቀድላቸው ከሆነ ለአቡነ ጳውሎስ 25 ሚሊዮን ዶላር ለመስጠት ቃል እንደተገባላቸው ተዘግቧል ያለው ኢሳት ገንዘቡ የሚለግሰው ዳኮስታ ፋውንዴሽን በተባለው የኢጣሊያን ኢንዶመንት ድርጅት በኩል ሲሆን አቡነ ጳውሎስ ገንዘቡ በቫቲካን የሚገኘውን አይነት ሙዚየም በአክሱም ከተማ ለማሰራት ይውላል ብሎ ተናግሮ ነበር ብለዋል። ኢሳት ከተለውም በአቡነ ጳውሎስና በሮማ ካቶሊክ ቤተክርስቲያን ባለስልጣን መካከል እንደ ድልድይ ሆነ በማገልገል ላይ የሚገኙት በኢትዮጵያ ያደጉት ጣሊያናዊ ጁሊዮ ቢሰሪ ወይም አክሊለ ብርሃን መኮንን የሚባሉት ባለሀብት ናቸው ያለ ሲሆን አቡነ ጳውሎስ ከፖፕ ቤንዴክት 16ኛ ጋር ሲገናኝ ከአጃቢዎቻቸው መካከል እኚህ ባለሀብት አንዱ ናቸው። እንዲሁም ጁሊዮ ቢሰሪ ወይም አክሊለ ብርሃን መኮንን ከዘረኛው መለስ ዜናዊና አዘም መስፍን ጋራ የሚያገናኙት ደግሞ የስዩም መስፍን የጋብቻ ዘመድ የሆነው ቆስጠንጢኖስ በርሄ ነው ብለዋል። ቆስጠንጢኖስ በርሄ ጁሊዮ ቢሰሪ ወይም አክሊለ ብርሃን መኮንን ጊዮን ሆቴልን በ514 ሚሊዮን ዶላር ለመግዛት ተስማምቶ የመጀመሪያውን 210 ሚሊዮን ዶላር መክፈል ተስኖት ግዢውን እስካቆመበት ጊዜ ድረስ የባለሀብቱ የኢትዮጵያ ወኪል ሆኖ በኦፊሻል አገልግሏል። ቆስጠንጢኖስ በርሄ መለስ ዜናዊ ከውጭ አበዳሪ ድርጅቶች ከቻይና ከህንድና ከሌሎችም አጋሮች ጋር የሚያገናኝ ሰው መሆኑ የሚነገርለት ሲሆን አቡነ ጳውሎስ ላለፉት 2 ዓመታት ጉዳዩ ትኩረት እንዳይሰጠው አድርገውት የቆዩት መሆኑና ሰሞኑን ደግሞ ለቫቲካን ባለስልጣናት የገቡትን ቃል ተግባራዊ ለማድረግ የቤተክርስቲያኑ ጣሪያ ያፈሳል የሚል ሰበብ እንዲነገር ማስደረጋቸውን የውስጥ አዋቂዎች ይናገራሉ። የቃል ኪዳኑ ታቦት የሚገኝበት ቤተክርስቲያን ጣሪያው ቢያፈስ እንኳን ጉዳዩ በድብቅ ተይዞ ህንጻን ድሳት ይደረግለታል እንጂ በምንም ተአምር ዜናው ለዓለም ሕዝብ ሊገለጥ አይገባም ሲሉ አዋቂዎች ይናገራሉ። አሁን በጣሪያው ማፍሰስ ሰበብ የቃል ኪዳኑን ታቦት ለዓለም ለማሳየት የሚደረገው ሩጫ በጊዜ ካልተገታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ስብ መሰረት ያናጋዋል የሚሉ አስተያየቶችን ቀርበዋል። ህዝብን በቋንቋና በባህል ለማጋጨት ወያኔ ለ20 ዓመታት የሸረበው ተንኮል አለመሳካቱን ከተረዳበት ከምርጫ 97 ወዲህ ተከባብሮና ተቻችሎ የኖሩትን ሁለቱን ታላላቅ ሃይማኖቶች ምዕመናንን እርስ በርስ ለማጋጨት አንዴ መጽሐፍ ቅዱስን ሌላ ጊዜ ደግሞ ቅዱስ ቁርአንን የሚያዋርዱና የሚያንቋሽሹ ሰዎችን በማሰማራት በተለያዩ ቦታዎች ለሰው ህይወት መቀጠፍ ምክንያት የሆኑ ግጭቶችን በእጅ አዙር ማስነሳቱ ይታወቃል። ከዚያም አልፎ ሙስሊሙን እርስ በርስ ለማከፋፈል እየተካሄደ ካለው ግልጽና ቀጥተኛ ጣልቃ ገብነት በተጨማሪ በኦርቶዶክስ ምዕመናን ዘንድ ትልቅ ክብርና ስፍራ የሚሰጠውን ጽላት በግላጭ አደባባይ በማውጣት ለማራከስና ከቱሪስቶች ገንዘብ ለመሰብሰብ መዘጋጀቱ ብዙዎችን እያስቆጣ ነው። ዜናው እዚህ ላይ በቃ። ጤና ይስጥልኝ። Come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on, come on እያዳመጣችሁት ያለው የግንቦት ሰባትን ድምጽ ነው። በማስከተል ኑረዲን የተባለው የፕሮግራማችን ተከታታይ ከአዲስ አበባ የላኩልን ወቅታዊ ጽሑፍ እናቀርባለን። በሬዲዮ ፕሮግራማችን ኤዲቶሪያል ፖሊሲ እንደ መለስ ያሉትን ሀገር አጥፊዎች ክብር የማንሰጥ ቢሆንም የጸሐፊውን መብት ላለመጋፋት ጽሑፉን እንዳላቀርበናል። ተከታተሉን። ጉራማይሌ አገራችን ኢትዮጵያ በረጅም ዘመን ታሪኳ ውስጥ አያሌ ነገስታት፣ ሁለት ፕሬዝዳንቶችና አንድ ጠቅላይ ሚኒስትር መርተዋታል። የነዚህ መሪዎች በህዝብ መወለድና እነርሱ ለህዝብ ያላቸው ክብር እንደየመልካቸው ይለያያል። ሆኖም ብዙዎቹ መሪዎቻችን ኃይለኝነታቸው እንዳለ ሆኖ ብዙ የሚወደድ ባህሪ ነበሯቸው። ከሞላ ጎደል ብዙዎቹ የቀድሞ መሪዎች አገራቸውን የሚወዱና ከራሳቸው ጥቅምና ዝና ይልቅ የአገራቸውን ክብርና አንድነት የሚያስቀድሙ ነበሩ። ዛሬ ያልተጣለጣ ወጥቶላቸው አገራችንን የሚመሩት አቶ መለስ ዜናዊ ከቀድሞ መሪዎቻችን ጋር የሚጋሩት አንድ ነገር ቢኖር መሪ የሚለውን ቃል ብቻ ነው። በተረፈ አቶ መለስ ኢትዮጵያን አይወዱም፣ ህዝብን ይንቃሉ፣ የሀገር አንድነት ያፈርሳሉ፣ ዘረኛ ናቸው፣ ተሳዳቢ ናቸው፣ ውሸታምና ቂመኛ ናቸው። በአጠቃላይ አቶ መለስ ብዙ ነገር ናቸው። የእሳቸውን እንግዳ የሆነ ባህሪ በአንድ ጽሑፍ ማቅረብ የሚቻል አይመስለኝም። ለዚህ ነው ዛሬ ሁሉንም ጠባያቸውን ቀላቅዬ ጉራማይሌ ብዬ ብቅ ያልኩት። ትዝ ይለኛል እናቴ በልጅነቴ ሀውስ ታስቆጥረኝ ወደ ፊደሉ አላይ እያልኩ ሳስቸግራት ልጄ አይን እኮ ካላዩበት ግንባር ነው ትለይ ነበር። አዎ አይን ካላዩበት ግንባር ነው። ጆሮም ቢሆን ካልሰሙበት መልኩን አሳምሮ እንደ ትልቅ ወንፊት ከአንገት በታች ከመኮፈስ ሌላ የሚፈይደው ምንም ነገር የለም። አገራችን ኢትዮጵያ ውስጥ ደግሞ ጆሮ መልክ ያሳምራል የሚባለው ከሰውየው ፊት ጋር ተመጣጥኖ ሲቀመጥ ነው እንጂ እንደ ኮባ ቅጠል ሰፋ ብሎ ከተንጀረገገማ ጭራሽ የእድሜ ልክ ቅጽል ስም ያሰጣል እንጂ ለመልክም ቢሆን አይበጅም። ደግሞ ዛሬ ምነው ጆሮ ጆሮ አሰኘህ ትሉኝ ይሆናል። ወገኖቼ አትፍረዱብኝ። የቸገረው እርጉዝ ያገባል የባሰበትን መጫቷን እንደሚባለው እኔም ብሶብኝ ነው ጆሮ ደግፍ እንደያዘው ሰው ጆሮ ጆሮ የሚያሰኘኝ እንጂ ወድጀማ አይደለም። የአገር መሪ ናቸው ብዬ እንደ ሞዴል የማያቸው ጠቅላይ ሚኒስትር መለስ ዜናዊ በሬዲዮ ስሰማቸው ስድብ፣ በቴሌቪዥን ስመለከታቸው ስድብ፣ በጋዜጣም ሳነባቸው ነገረ ስራቸው ሁሉ ስድብ ብቻ ሆነብኝና ሬዲዮውንም ጋዜጣውንም ቴሌቪዥኑም ተውኩላቸውና አላነብ አልሰማ ነገር ኮሌጅ የጨረሰ መሀይም ሆኜ ቀረሁ። ዝንተ ዓለሙን አይነ ስውር ሲመራው ሰጥ ለጥ ብሎ የሚመራ አይናማ ዕጣ ፈንታው አይነ ስውር መሆን ነውና ኮሌጅ የጨረሰ መሀይም መሆኔ ብዙም አልገረመኝም። ይልቁን እኔ ነገረመኝና እንዳረረ ማሽላ የሚያንጫጫኝ ባለፈው ሰሞን እኙ ጉደኛ ጠቅላይ ሚኒስትር ፓርላማ ውስጥ ያችን ሁሌም ወደ ሌላ ሰው እንጂ ወደ ራሳቸው ዙሪያ የማታውቀውን ሌባጣታቸውን ወደ ፓርላማው አባላት ቀስረው ያደረጉት ንግግር ነው። ጠቅላይ ሚኒስትሩ እንዲህ ነበር ያሉት፣ የኢትዮጵያ መንግስት ማየትና መስማት የተሳነው መንግስት አይደለም፣ ማየትና መስማት የሚችል መንግስት ነው። እኚህ ችኮና ከራሳቸው ውጭ ማንን የማይሰሙ ጠቅላይ ሚኒስትር እውነትም የሚሰማ ጆሮና የሚያይ አይን ቢኖራቸው ኖሮ የ27 ዓመት ወጣት የኔ ሰው ገብሬ እሳቸው ሆን ብለው በፈጠሩ ዘረኛ ስርዓት ውስጥ ከመኖር ሞት ይሻላል ብሎ ራሱን በሳት አቃጥሎ መሞቱን ሰምተው ራሳቸውን ይመረምሩ ነበር። ወይ ጉድ! እኔ ላይ ነገር የማይገባኝ ብድ እንጂ ጠቅላይ ሚኒስትር መለስ ዜናዊማ የህዝብ ጆሮ ለመዝጋት እንጂ ህዝብን ለመስማት መች ተፈጠሩና ነው? እኔ እስከማውቃቸው ድረስ ጠቅላይ ሚኒስትር መለስ ዜናዊ ጆሮአቸው ወለል ብሎ የሚከፈተውና እሳቸውም እያንዳንዷን ድምጽ የሚሰሙት ይህ አላግባብ ከ20 ዓመት በላይ የተቀመጡበት የስልጣን ወንበር ሲነቃነቅ ብቻ ነው። ክቡር ጠቅላይ ሚኒስትር እቅጇን ልንገርዎት፣ እንኳን ለባጣቶን ሰውነቶ ላይ ያሉትን ጣቶች ሁሉ እንደቀሰሩ ቆመው ይቀሯታል እንጂ ይህ መነቃነቅ የጀመረው ወንበር መሰበሩ እርሶና እርሶ የፈጠሩ ዘረኛ ስርዓትን መፈራረሱ አይቀርም። በርግጥ የኢትዮጵያ መንግስት የሚሰማ መንግስት መሆኑን መናገር ከፈለጉ የህዝብ ድምጽ ይስሙ። የህዝብ ድምጽ ደግሞ በቃ ነው የሚለው። በቃ ክቡር ጠቅላይ ሚኒስትር እርሶና መንግስቶ ማንንም እንደማትሰሙ እኔም እርሶን በሚገባ እናውቃለን። እስኪ በሚወዱት ይጆታሉ የዛሬን ብቻ ይስሙ። ምን ነው ጠቅላይ ሚኒስትር አንዳንዴ ዋልድባም ይዘፈናል እኮ። ለሁሉም እርሶ ባይሰሙኝም እኔ አንዳንዴም ቢሆን ሰማዋታለሁና የቅርብ ጊዜ ክፋቶን ላስታውሶት። የሀገራችንን መሬት ለባዕዳን ሲቸበችው አይተን ምን ነው ስንሎት የሰጡን ምክንያት ከቴክኖሎጂ ሽግግሩ የሚገኘው ልምድና ከመሬቱ ሽያጭ የሚገኘው ገቢ የድሃውን ገበሬ ህይወት ይለውጣል የሚል ነበር። ክቡር ጠቅላይ ሚኒስትር እውነትም የሚሰማ ጆሮ ያለዎት ከሆነ በቅርቡ ኦክላንድ የጥናት ማዕከል ጋምቤላን አስመልክቶ ይፋ ያደረገውን መረጃ የሰሙ ይመስለኛል። ማዕከሉ ጋምቤላ ድረስ ተጉዞ ባሰባሰበው መረጃ መሰረት ከርሶ የሚሰማና የሚያይጆሮ ካለው መንግስት መረት ተረክበው እርሻ ከጀመረ ሀገር ውስጥ ባለሀብቶች ውስጥ ካንዱ በቀር ሁሉም የትግራይ ተወላጆች ናቸው። አደራ ጠቅላይ ሚኒስትር ይህንን የተናገሩት መይዴፓ አንድነት ኦነግ ወይም ግንቦት ሰባቶች ሳይሆኑ ኦክላንድ የጥናት ማዕከል ነው። ጉድ ሳይሰማ መስከረም አይጠባም ይላል ያገሬ ሰው። ደግሞ ምን ጉድ ሊያሰሙን ይሆን የኛ ጠቅላይ ሚኒስትር? ያ ጉደኛ ፓርላማው እንደለመደው ኦክላንድ የጥናት ማዕከልንም ሽብርተኛ ብሎ ፈረጀው እንዳይሉኝና እንዳያስቁኝ። ለመሆኑ በኦክላንድ የተነሳው ዳጆ አሜሪካንንም የሽብርተኞች ተባባሪ ብለው ይሰይማት ይሆን? ወይስ የጥናት ማዕከሉ አስመራ ውስጥ ግብር ከሚበሉትና ባኬል ዳማ ቁጥር 2 ድራማ ውስጥ ከሚካተቱ ጸረ ኢትዮጵያ ኃይሎች ውስጥ አንዱ ነው? ክቡር ጠቅላይ ሚኒስትር ለመሆኑ እየሰሙኝ ነው? የሚሰሙኝ ከሆነ እባክዎ መልስ ይስጡኝ። ክቡር ጠቅላይ ሚኒስትር የእርሶ ነገር ሲቀምሱት የሚመር ሲሰሙት የሚገርም ነው። ለመሆኑ ለምለም መሬት ባዩ ቁጥር ወለል ብላ የምትታየው ትግራይ ብቻ ናት እንዴ? የሚገርመው ነገር ስራዋ ሁሉ እንደ አገር መሪ ሳይሆን ከራቀህ ሳብ ቀረብ ሲል ሸብ እንዳለው ሌባ ነው። ወልቃይት ጠገዴ ለትግራይ ቅርብ በመሆኗ ከጎንደር ሳብ አድርገው ትግራይ ውስጥ ሸጎቷት። ጋምቤላ ግን ሳብም ሸብም ለማድረግ አልመቻለችው መሰለኝ ባለሀብቶችን ከትግራይ እየጎተቱ ያሰፍሩባት ጀመር። ምን ነው ክቡር ጠቅላይ ሚኒስትር አረ የተስተዋለ? ሌላ ሁሉ ቢቀር ይህ በልጅነት ወይ ተጠናወተው ዘረኛነት እንዳለ ሆኖ ምን ነው ኦሮሞውን አማራውን ጉራጌውን ሶማሌውንና ይህንን በህር በረሰብና ህዝብ ይያሉ የሚጠሩትን ህብረተሰብ አንዳንዴ አይኖ ቢመለከተው? ወይስ የኢትዮጵያ ህዝብ ቁጥሩ ስንት ነው ተብሎ ቢጠየቁ እርሶም ያንን በቀድሞን ጉሳችን ላይ የምንቀልደውን አይነት መልስ ሊሰጡን ነው? ክቡር ጠቅላይ ሚኒስትር መቼም የእርሶ ጉድ ብዛቱና የሰማይ ስፋቱ መጠን የለውምና እስኪ እሱን ትቼ አንድ የቆየ ነገር ላስታውሶት። ለመሆኑ አንድ አገራቸውን የሚወዱ የትግራይ ተወላጅ ወያኔን እንዲቀላቀሉ የቀረበላቸውን ጥያቄ አስመልክቶ ከእርሶ ጋር ያደረጉት ምልልስ ትዝ ይሎታል? ምናልባት በስራ ብዛት የተነሳ ረስተውት ከሆነ እስኪ እኔ ላስታውሶት። ጉዳዩ እንዲህ ነው። እርሶ እንግሊዝ አገር ስልክ ይደውሉና ኢትዮጵያዊን ምሁር አብረን እንስራ ብለው ይጋብዟቸዋል። ምሁሩም ለመሆኑ ይህ አንተ የምትመራው ያናሳዎች አገዛዝ በዚህ መልኩ 50 አመት የሚቆይ ይመስልሃል ብለው ጥያቄውን በጥያቄ ይመልሱሎታል። ክቡር ጠቅላይ ሚኒስትር በዱርዬ ቋንቋ ሲሳደቡ ባይኔ በብሌኑ አይቻለሁ። የኢትዮጵያን ታሪክ ሲንቁና ሲያንቋሽሹ በጆሮዬ ሰምቻለሁ። አብሮ አደግ ጓደኞቼ በርሶ ትዛዝ ሲገደሉ ተመልክቻለሁ። ሆኖም ለኛ እንግሊዝ ሀገር ለሚኖር ኢትዮጵያዊ ምሁር እንደመለሱት መልስ የእርሶን ማንነት ውስጥ አንጀቶ ድረስ ዘልቆ ያሳየኝ ምንም ነገር የለም። ክቡር ጠቅላይ ሚኒስትር የኢትዮጵያ ህዝብ የእርሶን ማንነት ተረድቶ ለመብቱና ለነጻነቱ ትግል ከጀመረ የቆየ ቢሆንም እያንዳንዱ ኢትዮጵያዊ እንደኔ ሆዱ ቆርጦና እንደ እኔ ሰው ገብሬ በህይወቱ ተወራርዶ እንዲታገሎ ስለምፈልግ ያንን የእርሶን የዘፈቀ ዘረኝነት በግልጽ የሚያሳየውንና እንግሊዝ ሀገር የሚኖሩት ምሁር የመለሱትን አሳፋሪ መልስ ከነ ጥያቄው እንዳለ ለማስቀመጥ ፈልጋለሁ። ሃሎ ኢትዮጵያ በእድገት ጎዳና በመገስገስ ላይ ናትና ለምን ወደ ሀገር ወመተው ይህንን የጀመርነውን ጉዞ ከግቡ ያደርሱ? ስለ እድገትና መረጋጋት ከማውራታችን በፊት አንድ ጥያቄ ልጠይቆት። ለመሆኑ ይህ እርሶ የሚመሩት ያናሳዎች አገዛዝ በዚህ መልኩ ለ50 አመት የሚቀጥል ይመስሎታል? አይመስለኝም። ሆኖም 50 አመት በማይሞላ ጊዜ ውስጥ የትግራይን ህዝብ እንዳይሁድ ህዝብ ማድረግ ይችላል። ክቡር ጠቅላይ ሚኒስትር እንግዲህ ይታዩት እርሶ ባንድ በኩል የድፍን ኢትዮጵያ መሪ ነኝ ይላሉ፣ በሌላ በኩል ደግሞ ጥረቶ ሁሉ ትግራይን እስራኤል ለማድረግ ነው። ምን ነው ጠቅላይ ሚኒስትር እኛ የተቀረነው ኢትዮጵያውያን ከህዳሴው ወተት ስልባቦቱ ከፌደራሊዝም እኩልነት ዘፈኑ ብቻ ነው እንደሚደርሰን? ለመሆኑ የትግራይ ውድቀት ውድቀቴ የትግራይ ልማት ልማቴ መሆኑን ያውቃሉ? የኔ ችግር እኮ እኩል አለመታየታችንና እኩል የልማት እድል አለማግኘታችን ነው እንጂ እገሌ መራኝ አልመራኝ አይደለም። ክቡር ጠቅላይ ሚኒስትር እርሶና ፓርቲዎ ሽብር ሽብርተኛ ባግዳድና አኬልዳማ ያላችሁ ያሰኛችሁን ድራማ ስትሰሩ ተከርማታላችሁ እንጂ እኛ ኢትዮጵያውያን እኩልነታችን ተረጋግጦ የሀገራችን የፖለቲካ ስልጣን እኩል እስካልተጋራን ድረስ የእርሶም እድል እንደ ጋዳፊ ቱቦ ለቱቦ ከመንከራተት የተለየ አለመሆኑን ካሁኑ ላረጋግጥልዎ ትፈልጋለሁ። አሁንም የሚሰሙኝ ከሆነ እቅጩን ልንገሮት። አንዳንዶቻችንን ማሰር፣ አንዳንዶቻችንን አገራችንን ጥለን እንድንሰደድ ማድረግ፣ አንዳንዶቻችንን ደግሞ መግደል ይችሉ ይሆናል። ነገር ግን ምንም ያደርጉ ምን የነጻነትና የእኩልነት ፍላጎታችንን እንኳን መግደል መንካትም አይችሉም። ክቡር ጠቅላይ ሚኒስትር እኔ እኮ ጭራሽ ግራ ገባኝ። ምን አድርጉ ወይም ምን ሆኑ ነው የሚሉን? ይህን ጥያቄ የምጠይቆት ምናልባት አድርጉ የሚሉንን አድርገን ሁኑ የሚሉንንም ሆነን በአመት ውስጥ አንድ ቀን እንኳ ከህዝብ ጋር አብረው ቢስቁ ብዬ ነው። መብታችንን ስንጠይቅ ባግዳድ እያሉ ሲኒማ ይሰሩብናል። የነጻነት ያለ ስንል ደግሞ አኬልዳማ እያሉ ያልፈሰሰ ደም ያሳዩናል። ስንናገር ሽብርተኛ፣ ዝም ስንል ደግሞ ጭራሽ ሟርተኛ ይሉናል። ክቡር ጠቅላይ ሚኒስትር፣ አረ ምን ይሻላል? የርሶ ነገር ጨነቀኝ እኮ። እስኪ በማን ልበልዎ? በመድሃን ያለም እንዳልሎት መድሃን ያለም ከሀገር ሀገር ከሰው ሰው ሳይለይ ሁላችንንም ነው ያዳነው። በግሸን ማርያም እንዳልሎት እርሶ ከወሎ ታቦት የትግራይ ታቦት ይሻላል ባይኖት። ጠቅላይ ሚኒስትር የሚሰሙኝ ከሆነ በዚያ በሚወዱት ታቦት በአቡነ አረጋዊ ይዞታል። ለመሆኑ እኛ እንደርሶ ከዚያ ከወርቃማው ዘር ያልተወለድነው ኢትዮጵያውያን ምን መስለን ነው የምንታየው? ክቡር ጠቅላይ ሚኒስትር፣ ባለፉት አመታት እርሶና ፓርቲው የሰራችሁ ድራማ ብዛቱና አይነቱ እንዴ እነዚህ ሰዎች መሪዎች ናቸው ወይስ ተዋናያን የሚያሰኝ ነው። እርሶ ፓርላማ ውስጥ ከሚቀልዱት ቀልድና ቃለ መጠይቅ በተደረገ ቁጥር ከሚሰሩት ድራማዎች እርሶና ፓርቲው የህገ መንግስት ድራማ፣ የፌደራሊዝም ድራማ፣ የምርጫ ድራማ፣ የህዳሴው ድራማ፣ አሁን በቅርቡ ደግሞ የቆየ ሲሄድ ቴክኖሎጂ እየገባችሁ መጣ መሰለኝ ባግዳድና አኬልዳማ የሚባል በድምጽና በምስል የተቀናባበረ ድራማ ሰርታችኋል። ክቡር ጠቅላይ ሚኒስትር፣ የሰራችኋቸው ድራማዎች ሁሉ ፍንትው አድርገው የሚያሳዩት የእናንተን ቅሌትና ባዶነት ቢሆንም ከሰሞኑ ለይታ የበቃው አኬልዳማ ድራማችሁ ግን ለተጻፈ ህግ፣ ለሀገር ባህልና ለራሳችሁ ህሊና የማትገዙ ዛሬም በጫካ ውስጥ ህግ የምትተዳደሩ ተራ ወንበዴዎች መሆናችሁን የሚያሳየው። ክቡር ጠቅላይ ሚኒስትር፣ ለእኔ ወያኔና ትልቅ ከበሮ አንድ ናቸው። በተነኩ ቁጥር እሪ እያሉ መጮህ ነው እንጂ የውስጣቸው ባዶነት አይታያቸውም። ለሞኝ ተረት ስትናገር ትርጉሙን አብረህ ተናገር ይላል ያገሬ ሰው። ወይ ጉድ! ደሞ ምን ይሁን ብላችሁ ነው ከባዶም ባዶ መሆናችሁን አጉልቶ የሚያሳየውን የሰሞኑን ድራማ አኬልዳማ ብላችሁ የሰየማችሁት? ሞኝን ያስተምሩታል እንጂ አሰለጥኑትም ሲባል እስከዛሬ በጆሮ የነበር የምሰማው። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ ዘንድሮ በርሶ አየሁት። ክቡር ጠቅላይ ሚኒስትር፣ ስለ አኬልዳማ ማን እንደነገሮት ባላውቅም የነገሮት ሰው ትርጉሙን አብሮ አልነገሮትምና ይህ ሰው የሀገር ጠላት ነው፣ ሽብርተኛ ይሏል። እንደዚህ አይነቱ የሀገር መሪ የሚያደናግር አደናጋሪ ሰው ነው። አኬልዳማ የክህደቶች ሁሉ ክህደትና ደም ተቀላቅለው የሚገኙበት ቃል ነው። እርሶ ደግሞ ሁሌም በክህደትና በደም ማፍሰስ የሚታሙ ሰው ነዎትና አኬልዳማ ሞትና ክህደት የተቀላቀለበት ቃል መሆኑን ቢያውቁ ኖሮ እርግጠኛ ነኝ ይህንን ማንነቶን በግልጽ የሚናገር ድራማ አኬልዳማ ብለው አይሰይሙትም ነበር። አኬልዳማ መነሻው ከመቆሚያው እንዲሁም መቼቱ ከገጸ ባህሪያቱ የተደበላለቁበትና የፈጠራ ምናቡ ያልተባሰው ሰው የማይሸት ድራማ ነው። ሆኖም ሞኝ የሆነ ሰው እንኳን የሚሰራው ስራ እሱ ራሱ ሲያዩት ያስቃልና የሞኞች የፈጠራ ውጤት የሆነው አኬልዳማም አስቂኝ የሆኑ ቦታዎች አሉት። እኔን ያሳቀኝና ዛሬም ድረስ ጥርሴን አላስከድን እያለ የሚያስቸግረኝ ግን ድራማው መግቢያ ላይ ይህንን ፕሮግራም ከ13 ዓመት በታች ያሉ ህፃናት እንዲመለከቱት አይመከርም ተብሎ በአንስታይ ጾታ የተነበበው ማስጠንቀቂያ ነው። እርግጠኛ ነኝ እኒህ ሴት ያሰኛቸውን የመናገር ነፃነት ቢኖራቸው ኖሮ አኬልዳማን አይቶ መለስን ያመነ ሰማይን አንጋጦ ጉምን የዘገነ ብለው ይመክሩን ነበር። ከዚህ ቀደም አቶ መለስ ራሳቸው ህግ በሆኑበት ሀገር ፍትህ ሊኖር አይችልም ሲባል እየሰማሁ ግራ ይገባኝ ነበር። አኬልዳማ ምስጋና ይግባው አሁን ግራ መጋባቱ ቀርቶ እውነቱ ጥርት ብሎ ታየኝ። ይህንን ለማረጋገጥ ደግሞ ብዙ መጓዝ የሚያስፈልግ አይመስለኝም። በቅርቡ አቶ መለስ ዜናዊ አቀነባባሪነት የተሰራውን አኬልዳማን መመልከቱ ይበቃል። ለይስሙላ የተጎለተው የኢትዮጵያ ፓርላማ የጸረ ሽብሩን ህግ አጸደቀው ይባል እንጂ ህጉን የጻፉትም ያጸደቁትም አቶ መለስ ዜናዊ ናቸው። በሌላ በኩል ደግሞ በቅርቡ በዚህ ህግ መሰረት ተጠርጥረው የታሰሩትን ግለሰቦች የከሰሱትም አቶ መለስ ዜናዊ ራሳቸው ናቸው። ዛሬ እነዚህ የተከሰሱ ሰዎች ጉዳይ በፍርድ ቤት እየታየ ነው ቢባልም አቶ መለስ በአኬልዳማ ድራማቸው ግለሰቦቹ ሽብርተኞች መሆናቸውን ለዓለም ህዝብ በማብሰር በእርግጥም ኢትዮጵያ ውስጥ ህጉ እሳቸው መሆናቸውን አስመስክረዋል። ብዙ ሀገሮች ሽብርተኛ ብለው የሚጠሯቸው እንደ አልቃይዳና አቡሰያፍን የመሳሰሉ ድርጅቶች የራሳቸውን እምነትና ፍላጎት በህዝብና በመንግስት ላይ በኃይል ለመጫን መሳሪያ ጭምር የሚጠቀሙ አክራሪ ኃይሎች ናቸው። ደግሞም ብዙ ሀገሮች አንድን ሰው ሽብርተኛ ብለው ለመፈረጅና እስር ቤት ለመክተት ብዙ ጊዜ ይፈጅባቸዋል። ምክንያቱም እነርሱ ሽብርተኛ ብለው የሚፈርጁት ሰላማዊ ዜጎችን ለማጥቃት ሲያሴር በማስረጃ የደረሱበትን ሰው ብቻ ነው እንጂ እንደኛዎቹ ማናለብኝ አምባገነኖች ሰላማዊ ዜጎችን በጅምላ አስረው የሌለ ማስረጃ አይሰበስቡ። ለምሳሌ አሜሪካኖችና እንግሊዞች እስካሁን ድረስ በቁጥጥር ስር ያደረጓቸውንና የመጨረሻ እርምጃ የወሰዱባቸውን ግለሰቦች እንመልከት። ግለሰቦቹ ራሳቸው አሸባሪዎች መሆናቸውን በግልጽ የሚናገሩ ናቸው። ለምሳሌ ከሊል ሼክ መሐመድ ዘካሪያስ ሙሳዊና ብዙዎቹ ተከታዮቻቸው የተከሰሱበትን የሽብር ወንጀል አይክዱም ጭራሽ ትክክለኛ ርምጃ ነው ብለው ይማገታሉ እንጂ በሌላ በኩል ደግሞ እነዚህ ሰዎች የሚኖሩት በየጫካውና በየተራራው ስር ተደብቀው ነው በእኛ ሀገር ግን አቶ መለስ ዜናዊ ሽብርተኛ ብለው የሚያስሩት አብራቸው ከተማ ውስጥ የሚኖሩትና ከብር ሌላ መሳሪያ የሌላቸውን ጋዜጠኞች የተቃዋሚ ፖለቲካ ፓርቲ መሪዎች የሲቪክ ማህበራት መሪዎችና ለህዝብ መብትና ነጻነት የሚማገቱ ግለሰቦችን ነው ክቡር ጠቅላይ ሚኒስትር እርሶ ውሸታም እንደሆኑ ድፍን አበሻ ያውቃል የኢትዮጵያ ህዝብ ችግሩ የእርሶ ውሸት አይደለም የህዝባችን ትልቁ ችግር እርሶም በፍጹም ማመን አለመቻሉ ነው የሚገርመው እርሶም ሽንጦን ገትረው የሚታገሉት ህዝብ እንዳያሞኝ ሆነው መሰለኝ የኢትዮጵያ ህዝብ አዋቂውና ህፃኑ እንደነጭና ጥቁር ለይቶ የሚያውቀውን የ1984 ዓመተ ምህረት እልቂት ዛሬ በአዲስ መልክ በቪዲዮ አቀነባብረው ሊነግሩን ይሞክራሉ ክቡር ጠቅላይ ሚኒስትር አኬልዳማ ላይ የታየው ጭካኔ ስራ ይስራው በርሶና በጓደኞቹ አይደለም እንዴ እነዚያ ህፃናትና በግፍ የታረዱት አባትና እናቶቻቸው ገደል ውስጥ የተወረወሩት በርሶ ደጃዝማችነት አይደለም እንዴ ደግሞም ባይሆንስ ያ ሁሉ እንኳን ለወገን ለባዳም የሚሰቀጥጥ ግፍ የተፈጸመው እርሶ ፈላጭ ቆራጭ በሆኑበት አገር ውስጥ አይደለም እንዴ ክቡር ሆይ እርሶ በድራማው ውስጥ ያንን ግፍ ፈጽመዋል ብለው የሚያማቸው ኃይሎች በወቅቱ ከርሶ ጋር አልነበረም እንዴ ሰርግና ምላሽ የሚጠጡት ታዲያ ምን ነው ያኔ የደስደስ ቺርስ እየተባባላችሁ የጠጣችሁበት የፖለቲካ ዝቅጠት ዛሬ እነሱን ብቻ ሽብርተኛ ሊያሰኝ በቃሳ ምን ነው ክቡር ጠቅላይ ሚኒስትር እንዳንናገር የርሶ ጠመንጃ ያለጎመው እኮ አፋችንን ነው እንጂ አይናችን ያያል ጭንቅላታችንም ያስባል አቤት የውሸት ያለ ክቡር ጠቅላይ ሚኒስትር ውሸቶ በቁመት ወልክ ነው እንዳልል የክቡርነት ወቁመት እንደኔ ዘረጋ አይልምና ውሸቶን እንዳላሳንሰው ፈራው እንዶላጅናቴም ነጭ ውሸት እንዳልልዎት የርሶ ውሸት ከነጭም የነጣ ጉደኛ ውሸት ነው እውነትም ለህፃናት የሚያስቡ ቢሆን ኖሮ ይህንን አገር የሚያጠፋ ውሸት ነበር ታዳጊ ህፃናት እንዳይሰሙት ማድረግ የነበረበት የሐሜት መጨረሻው ስጋት የውሸት መጨረሻው ውጋት ይባላል ምን ነው የመጨረሻው ታየዎት እንዴ አይዞት ላይቀርሎ ነገር አይቸኩሉ እርሶ ባይታዩትም እኛ እናሳዩታል ደግሞም እንደ ይሁዳ በክህደቱ ተጸጽተው ከሆነ ይሁዳ ያደረገውን ሁሉ ያድርጉ ደግሞስ ምን የቀረውት ነገር አለ ይሁዳ ጌታውን እንደካደ እርሶም የሚመሩትን አገር ክደዋል ይሁዳ ጌታውን እንደሸጠ እርሶም ያገረውን መሬት ለባዳን ሸጠዋል የቀረውት ነገር ቢኖር እንደ ይሁዳ መጸጸት ብቻ ነው ይሁዳ ራሱን የሰቀለው ይህንን ሁሉ ክህደት መሸከም ተስኖት ነው አኬልዳማ የሚባለው ቃልም ዛሬ በመናውቀው መልኩ በታሪክ የተመዘገበው ይሁዳ ራሱን ከሰቀለ በኋላ ነው ታዲያ ምን ነው እርሶ ዋናውን ነገር ትተው ዘለው አኬልዳማ ላይ ጉባሉሳ ክቡር ጠቅላይ ሚኒስትር ከተላልቆቹ ዓለማችን መሪዎች ከባራክ ኦባማ ከአንጌላ መርከልና ከኒኮላይ ሳርኮዚ ጋር በአንድ ጠረጴዛ ዙሪያ ቁጭ ብለው መክረዋል የአፍሪካን ህብረት በሊቀመንበርነት መርተዋል በርግጫም ይሁን በፍጥጫ ኢትዮጵያን ከ20 አመት በላይ መርተዋል ታዲያ መቼ ነው በጫካ ህግ ሳይሆን በህገ መንግስት የሚመሩት መቼ ነው ቂም በቀል እንደወጠረው ጎጠኛ ሳይሆን እንዳስተዋይ ያገር መሪ ማሰብ የሚጀምሩት መቼ ነው የፍርሃትና የጥላቻ ድራማ ሳይሆን የፍቅርና የተስፋ ህይወት የሚያሳዩን ከላይ መግባቢያ ላይ እንደነገርኩት እድሜ ለርሶ የኢትዮጵያ ቴሌቪዥን መመልከት ከተው ህዳር ሚካኤል 6 አመት አለፈኝ የሚገርመው እርሶን በተለያዩ ገጸ ባህሪያት ከፋፍሎ የሚያሳየውን አኬልዳማ ድራማ የተመለከትኩት ኢቲቪ ላይ ሳይሆን ድሬቲው ላይ ነው። አኬልዳማ ድሮም የማውቀውን እርሶን ውሸት ፍርሃትና ጭካኔ ያረጋገጠልኝ እንጂ አዲስ ነገር አላሳየኝም። ክቡር ጠቅላይ ሚኒስትር በመጨረሻ ላም እንደሚወዱ ስለማውቅ እስኪ ስለ ላም ነግሬዎ ትላብቃ። ነጭ ላም ገዝተው ላም የጥቁርናት ብለው ቢናገሩ ራስዎ ይቀሉ ይሆናል እንጂ የገዙትን ላም ያላየ ሁሉ ሊያምኖት ይችላል። ሆኖም የላሚት ወተት ጥቁር ነው ብለው ቢናገሩ ግን እንደዚህ አይነቱን ቅጥፈት ለማረጋገጥ ወተቱን መመልከት ያለብን አይመስለንም ልብ ይበሉ እንግዲህ የርሶ ቅጥ ያጣብሪትና ቂልነት ጎልቶ የሚታየው እዚህ ላይ ነው ምክንያቱም ህዝብ የርሶን ውሸት ሰምቶ ዝም ባለ ቁጥር የተቀበለው ይመስሎታል በቅርቡ ለይታ የበቃው አኬልዳማ ድራማም የዚሁ እብሪትና ቂልነት ውጤት ነው ስታዳምጡት የቆያችሁት የግንቦት ሰባትን ድምጽ ነው የዛሬው ፕሮግራማችን እዚህ ላይ ተጠናቀቀ። በሚቀጥለው ስርጭታችን እስክንገናኝ ደህና ቆዩን።